ወልዩ ሙርሽደ አሽሀዱ አላ ኢላሃ ኢላ መድረኩ ወባዶ ከመሆን ወይም ደሞ እግዚአብሔር ይው ከመልፍ ትንሽ ነገር ለመተዋወስ ነው። እንግዲህ ሐቂቃ እንደዚህ ደውር العلماء የዑለማዎች ደውር ምን ያህል ወሳኝ እንደሆነ የምናየው አይደለም ከዱንያ ላይ አተናቸው በዱንያ ላይ ያሉ እንኳን የነሱ غياب የነሱ አለመኖር የሚያመጣው ክፍተት በጣም ከባድ ነው። ትልቅ ፈራግ አለው ትልቅ ጥሎ የሚያልፈው ጠባሳ አለው። ሁልጊዜ ከምንም ነገር በላይ ዑለማዎች በሐያት ያሉ እንዲሁ እክትባስ አልዕልም ከነሱ ሊወሰድ የሚገባው ይገኝ የሚገባው ዒልም መወሰድ ካልቻለ ነዳማው ሁልጊዜ እየጨመረ ይሄዳል። ኢማም ሰፋን ሰውሪ የተባሉት ታላቅ ዓሊም እንግዲህ ሰፋን ሰውሪን ብዙዎቻችሁ በስም ታውቃላችሁ የምድራችን ሙሐዲስ ተብለው የሚታወቁ ትልቅ ዓሊም ናቸው። እንግዲህ አላህን በመፍራት ወይም ደግሞ በተቅዋ ወደር ከለላቸው ዑለማዎች ውስጥ አንዱ ናቸው። ለሊቱን በቂያም በለቅሶ የሚያሳልፉ አخر ዑምራቸው ላይ ጀሃነምን ሲያስታውሱ ደም የሚሸኑ የነበሩ ዓሊም ናቸው። ዓሊም ያንድን ዓሊም ያንድን ዑለማ ደውር ሲገልጹ በወቅታቸው የነበረ አንድ ትልቁ ዑለማ يعني امير المؤمنين عبد الله بن مبارك عبد الله بن مبارك يبالو تالق عالم امير المؤمنين ميل لقب አላቸው امير المؤمنين ميلو سياماቸው سلطان ይዘ ያገኙት ሳይሆን በሐዲስ ፍዛቸው ነው። እስልምና ታሪክ ውስጥ ምናልባት ከ700 ሺህ ሐዲስ በላይ በአምሯቸው ያዙ ሰዎች የሐዲስ امير المؤمنين ሚባል ለቀብ ወይም ቅጽል ስም ይሰጣቸዋል። ከነዛ ውስጥ አንዱ ናቸው ኢማም عبد الله بن مبارك በጣም ሰፊ ታሪክ ያላቸው ዓሊም ናቸው። ብዙ ስራዎችን ሰርተዋል። በመድር ላይ እንግዲህ የተለያየ ሲፋ ተሰጥቷቸው ካለፉት ትልቅ ዓሊሞቻችን ናቸው። ለኢማም ሸምሰዲን الذهبي في السير اعلام النبلاء عليه ወደ 6 ሲፋ ነው የሚቆጥሩላቸው። አቢድ ነው ወሪእ ነው فقيه ነው محدث ነው جواد ነው مجاهد ነው ይላሉ رحمه الله عليه። በኢባዳ ወደራል ነበራቸው በፈቂህነታቸው ልዩ ነበሩ። ምናልባት ኢማም ሻፊዒ ኢማም አቡ ሐኒፋ ደረሳናቸው ኢማም አቡ ሐኒፋ ደግሞ ከአብዱ الله بن مبارك ተመረዋል። ሸክና ደረሳ ሁለቱም አብረው በሐያት ያሳለፉ ነበሩ እና በብዙ ነገር ይታወቃሉ። ምናልባት ጂሃድ ከተነሳ عبد الله بن مبارك ናቸው ቀዳሚ ሰው። ሐዲስ ከተነሳ عبد الله بن مبارك ናቸው ቀዳሚ ሰው። ለጋሽነት ከተነሳ عبد الله بن مبارك ሰው ናቸው። እንግዲህ ሶፋን ሰውሪ ማለት উম্মা ነው። ምናልባት አራቱ ኢማዎችን ይወክላሉ የሚባል ዓሊም ናቸው ኢማም ሶፋን ሰውሪ። ይህ ዓሊም የአብዱ الله بن مبارك ጀው በመድር ላይ የነበራቸውን ጠቀሜታና ያላቸውን ትልቅ ጉልህ ስፍራ ሲገልጹት والله تمنيت لك اني بحياتي تمنيهم الله عمرين باطق علي كعبد الله بن مبارك كنورو ادمي لي يا اندور ادميون ياكل انكون الله بيارق لي تمنيت تمنيهم كن ايدلم عبد الله بن مبارك كنورو ادمي لي يا اندورون ياكل قرتو يا 3 قنوان مهون علشالكم يالو يلقسو نبر رحمه الله عليه ان قال مسكرنت ميسطوت امام الصفوان الثوري ناتشو غير مدراچن تالق عبيدنا تقي اللهم فريسو يا عبد الله المبارك عمر كان وراء عمر لا ياندوران ياكل بتوني عمره كله ادميه كله تتقلو يسون اندور بتاكلني يا يبقى اي نبر نبر يارو يميجلسوس من اللي بعرف اني فلكت زي لاي قدام اندالكواچو يا علماء وش دور بامته حياته وسط ومسلم محبر الصب لب وسط يالاچو بوتا كفتهنيا حقيقه ينسو مننت ينسو واغا يميتاوقو من البس سناتاچو ከጎናችን ሲጠፉ ነው ወይም ደግሞ سنለያቸው መውሰድ ያለብን ነገር ሳንወስድ ሳንጠቀም ብዙዎች ዓሊሞች በተለይ ሀገራችን ላይ ከነ ዒልማቸው ነው የተቀበሩት። ሰው ሳይወስድባቸው ሳይጠቀምባቸው ብዙዎች አልፈዋል። ማንነታቸው ሳይታወቅ ተቀብረዋል። ሐቂቃ ይሄን እናሳየን ሁልጊዜ የአንድ ዓሊም غياب የአንድ ዓሊም መጥፋት በእኛ ሀያት ውስጥ እየፈጠረና እየጣለ የሚሄደውን ጠባሳና ክፍተት ያሳየናል። ምናልባት ሼክ መሐመድ ሐሚድዲን ለአንድ ቀን ከዚች ሙሐደራ መጥፋታቸው በእኛ ሀያት ውስጥ የሚቀንሰው ነገር እንዳለ ለናምን ይገባል። ኢኽወተል ኢማን ይሄ ነው ምን ያልባት ለነዚህ ዑለማዎቻችን ቀድር ልንሰጣቸው ይገባል። አላወቅነውም ቀድራቸውን ማለት ነው። ሐቂቃ ቀድር ልንሰጥ ይገባል። ምን ያልባት አላህ እነሱን ዑምራቸውን አርዝሞ ደሞ በዑምራቸው ረዝሞ በዒልማቸው እንድንጠቀም እንዲያደርገን አላህ እንጠይቃለን። በመቀጠል እኔ ባለው ወቅት ትንሽ ነገር ማስተዋወስ ነው። የዓሊሞቹን መድረክ ይዞ የዓሊሞቹን ቦታ ሸፍኖ ማስተማር ከባድ ነው። የነሱን ስራ አይደለም እንሰራው። ምን ያልባት እንደ ዳኢነታችን ትንሽ ነገር ማስተዋወስ ይሆናል ምባብ ተስከራ። እኔ ላስተዋውስ ሞደው ነገር ያለንበት ጊዜ ጋር ነው። እንግዲህ ዑለማዎቻችን ይላሉ ከነዚህ ውስጥ ያለንበትን ወቅት ስናነሳ አሁን ያለነው ሙሐረም ላይ ነው። የነብዩ ሰለላሁ ዐለይሂ ወሰለም ሂጅራ የነብዩ ሰለላሁ ዐለይሂ ወሰለም ጉዞ የተጀመረበትንና ይሄም የሙስሊሞች ቀን መቁጠሪያ ተብሎ የተያዘውን የሙሐረምን አንድ መጀመሪያ አድርገን ነው የምናየው። ለሙስሊሞች ትልቅ ጊዜ ነው ይሄ ጊዜ ወይም ደግሞ ትልቅ ቦታ አለው እንዳልኳችሁ

ሁልጊዜ በሌሎች ትልቅነት እንማረካለን። ስለሌሎች ትልቅነት ያወራል ልባችን ሁሉ በእነሱ ማንነት አምሯችን ተሰርቆ ሄዷል። ነገር ግን የኛን ታሪክ ማን ያስተውሰው? የሙስሊሞችን ያንን ብርቅዬ ጊዜ ማን ይመልሰው? ማን ነው ወደዛ ታሪክ ያንን መጅድ መድገም የሚችለው? ሁልጊዜ ሲነሳ ሰሃቦች ናቸው። ወጣ ብለን እንደምንመረከት ቅድም እንዳነሳናቸው እንደ አብዱላህ ኢብኑ ሙባረክ አይነት ሸክሲያዎች ታሪክን እኮ ነው የለወጡት። መጅረት ታሪክን ያስተካከሉት ትክክለኛውን ፈለግ የነብዩ ሰለላሁ ዐለይሂ ወሰለም መንገድ የሰሃቦች የተጓዙበት ጎዳና ሳይለወጥ ሰው ልጅ እንዲከተለው ምዕራፉን ዘርግተው የሄዱ ሰዎች ናቸው። እነዚህ ሰዎች በህይወት ላይ በሰማታቸው አሻራቸውን አስቀምጠው ያለፉ ሸክሲያዎች ናቸው። ምናልባት ሰሃባዎች ስነ ለነብዩ ባለደረቦች ናቸው። እነዚህ ሸክሲያዎች እናነሳ ግን እንደኔና እንዳንተው ከነብዩን ሳያገኙ ሰሃባዎች ጋር ሳይገናኙ ያለፉ ሰዎች ናቸው። የሰሩትን ስራ ስንመለከት ግን በሐያት ላይ ሱብሃንአላህ እኔና አንተ እንድናፍር ያደርገናል። ሐቂቃን አቅል ያለው ሰው ሐቂቃ ልብ ያለው ሰው ውስጡ ይቆስላል። ለምን ምንድነኝ እኔ ብለህ እንድታስብ ያደርጋል። ማንኝ እኔ ሁልጊዜ ማራለሁ ሁልጊዜ ቀራለሁ ሁልጊዜ ይነገረኛል ግን ለውጥ የለም። እስልምና አላደገም። ለእስልምና የሰራሁት አንድ ያበረከርኩት خیر የለም። እድሜ እየገፋ ነው 30 40 አመታት እየተለወጡ ቀናቶች እየተቀየሩ كما يقول الشاعر الاسلام انا نفرح بالايام التي نقطعها كل مضى يدني من اجلي فامل لنفسي قبل الموت مجتهدا فانما الربح والخسران في العمل اني ندستالن قناتوش بالفو قطر انديت عينت غزي اسلفن يال ندستالن لكن قناتوش بالفو قطر ود اجلاتين يقربن نو ود موت يتتقال نو كل مضى يدني من اجلي فامل لنفسك قبل الموت مجتهدا لنفس سرالك كما موت بفيت اجتهاد ادرك خير اسقمطلات فانما الربح والخسران في العمل ترفم هنا كساره يمجنوا بسرعه سلا ترف لنيا منغرا يسفلكنا سو زاري عندت بر لماترف 10 بر لماترف من يحل تشغرو است انديغبا من يحل انديميقط من يحل اندينياجبربر من يحل اندينياش ناوقالنا ايدنا ناتو مش 10 بر بهوتي لاي واغالات بلو سلميامن መቶ ብር በህይወቴ ላይ ዋጋ አለው ብሎ ስለሚያምን ነው ይሄን ስራ ምን ሰራው በዚህ ምን ለፋው። ናም አኸራችንን ስናስብም ይሆነው እኔ ለሮጥ እስካል ተዘጋጀው ድረስ ለመቀየር ራስ እስካል ወሰንኩ ድረስ ባለሁበት ውስጥ ነው ሀያት የተሽከርክሮ የሚያልቀው። ምንም እንዲሁ ኖሬ እሞታለሁ አንድ ደውር ሳይኖረኝ። ሁልጊዜ እናገራለሁ ሙስጠፋ ራፊ የተባሉት ዓሊም የተናገሩትን ንግግር وهي القلم بميبالو كتاباتشو لاي اذا لم تزيد في الدنيا شيء وانت زائد فيها يلالو دنيا لاي متاه عند الخير ما اسقمت كالشالك عند ملكام نغر طله مالف كالشالك اي متاه جماري شكمنا يلالو رحمه الله عليه. مسلم مفيد نو تقامي نو مسلم جماري نو زائد نو ادلم راسو ليلوچن ميتق ادلم لراسو لليلوچ ميترف نغر جن زاري لليلوچ مترف قرتو ليلوچن متقم قرتو راساچنن متقم يالچالنبت ራሳችንን መሆን ያልቻልንበት ተጨባጭ ውስጥ እንገኛለን። ግዚያው ይሄደ ነው ሞት እየቀረበ ነው አዋላችን በሚያሳዝን ሁኔታ እየከፋ ይሄድ ያለበት ተጨባጭ ውስጥ ነው ያለነው። ከዚህ አንፃር ነው እነዚህ ያለፉትን ሰለፎች ሀያት ስንመለከት ሙብዲዎች ነበሩ በታሪክ ላይ ለውጥ አራማጆች ነበሩ ሐቂቃ ዱንያን መጥናፍቃቸው خلقዎች ነበሩ ሰዎች ነበሩ። የሰሩትን ተግባር ስትመለከት ሐቂቀተን እነዛ ሸክሶች ወለት ሰው ነበሩ ብለህ እንድትጠራጠር ያደርጋል። በዱንያ ላይ ያስቀመጡት خیر ምናልባት መጠቀስ ከመቻል በላይ ሆኖ ያልፋል። በቃ ብዙ ነገር ሰርተው ሄደዋል። እኛ ጋር ግን ያለው ነገር ባዶ ነው። አሁንም ችግር አለ። አሁንም አንነቃለም። ይቀራል፣ ይነበባል፣ እንማራዋለን፣ ለውጥ ግን የለም። አላህ ቁርአን ላይ ጥያቄ ያነሳል። ይሄ ሁልጊዜ የሚፈሰረው ቁርአን አላህ በልቦቻቸው ላይ በሽታ አለ፣ مرض አለ፣ ልቦቻቸው ተቆልፏል፣ ተዘግቷል። ያቱም አንድ ቁርአን አያት ሰው ለውጧል። በአንድ ቁርአን ምዕራፍ ተአሲር ሆኖ ወይ ደሞ ልባቸው ተነክቶ ለሥራ የተንቀሳቀሱ ሰዎችን አሳይቶናል። ምድራችን ላይ አንድ ቁርአን አያት ህይወታቸውን ያስተካከለ ህይወት መስመራቸውን እንዲወስኑ ያደረጋቸውን ሰዎች በታሪክ ላይ እናውቃለን። እኔ እናንተ ግን ከዛው ጭ ስለዚህ ካለፈው ጊዜያችን እየተማርንበት ሙስሊም ሀያቱ በሶስት ነው የሚከፈለው። አንድ ማዲ፣ ሁለተኛው ሐድር፣ ሶስተኛው ሙስተቅበል ነው። አንድ የትናንትና ጊዜ ነው ያለፈ ጊዜው ማለት ነው ፓስት የሚባለው። ሁለተኛው ፕሬዘንት ወይም ደግሞ ሐድሩ ነው ዛሬ ያለንበት ቀን ነው። ሶስተኛው ደግሞ ሙስተቅበል ወይም ደግሞ ፊውቸር ተብሎ የሚታወቀው የነገ ጊዜ ነው። በእነዚህ በሶስት ጊዜዎች ውስጥ ነው ሙስሊም ሐያቱን የሚገፋው። ለዚህ ነው ቁርአን ላይ ስንመለከት አላህ ሱብሓነሁ ወተዓላ ከፍተኛውን የቁርአን ክፍል ቅሷ ያወራል፣ ታሪክን ይገልጻል፣ ስለ ሰዎች እድገትና ውድቀት ያነሳል። ትልቅ መገለጫ ነው። የሰው ልጅ ራሱን ለመፈተሽና መስይሩን ለመወሰን ያለፉት ህዝቦችን ታሪክ ማወቅ ወሳኝነት አለው። እነዚህ ሰዎች በዚህ መንገድ ተጓዙ ነጃ ወጡ፣ እነዚህ ሰዎች በዚህ መንገድ ተጓዙ ጠፉ። አላህ ሌላ ያስተምር አይደለም የመጣው። ተረት አይደለም ሊነገረን ቁርአን ላይ ያቀርበው እኔ እናንተ እንደምቀየርበት ነው ለዚህ ነው እንኳን እንዳልክኝ ቁርአን ነው ተፍሲሩን ብንቀራው ላይ ገባ ይችላል ለዚህ ነው ዑለማዎቹ ነፍተዋል ኸዋጢር አልቁርአን ብለው እነ መሐመድ ሙተወሊ الشعراوي رحمه الله عليه ምንድነው ኸዋጢሩ የዚ ቁርአን አንድ ሱረቱል ፋቲሃ ነን ሱነ ايه فاتحه منين هو حدفه فاتحه بمن مسرته حساب لا ينم يشكركرو بقى صنص حسابهم بتش يجلطوبت يلفوبت نيتا سوره البقره لمن لماذا سميت البقره سوره البقره سلامين دينو ميجلسو سلامين مسرته حساب نو ميانسو ثلاثه امارات مسرته حساب كقران براو است ياوطولتال يا انكون كغبا يوتن يقيرال يالو انكون تفسيرون تقرتو انكون ترغواليو تاوقو لمن قران متشم يالغباو سو لوط يتطبق لوط يتطبقلتو من دركشي وين دمو دركشي يبالوت القران تعلق مو من لم يكن له علما وفهما وتدبرا في القران لم ينتفع من القران شيئا الا انه قرانا بما استنتن يما يقرا قرانا بغنزابي يما يقرا قرانا بتدبر يما يقرا يكون سو يعني كقران يتكمل تبلو يتحسب ميلان رحمه الله عليه قران علم يفلقال قران فهم يفلقال قران تدبر يفلقال لكن هي يعني انت هوت متدادر يا دم بيونه مصحف ስለዚህ በዚህ ለፍተውበታል ኸዋጢር አላህ ቆሶስን ቁርአን ላይ ሲያነሳ ታሪኮችን ሲዘግብ ይሄንን ለነሳሳም ይፈልገው በቃ አንተ ምረጥ ነው ዑለማ ምን ይላሉ ዑለማዎች አልቀልበክ ወቀብረክ ይላሉ ልብህ ቀብረህ ነው ይላሉ ልብህ ቀብረህ ነው የሚነገረው ታሪክ ላንተ ነው የሚወራው ከየትኞቹ ወን ትፈልጋለህ ነው አላህ ይላል ምረጥና ወስን መወሰን የሚችለው ይሄ ልብ ነው ወስነ የምትፈልጋቸው ወሳዎች ጋር ለመሰለፍ ከፈለክ አንተ ቀራሪ ይኖራል ዝናመ الامورو በጅነ ያለው ምርጫው ተሰጥቷል ትክክለኛው ግጽታ ቀርቦልሃል ነው ኢላላህ ማለት ይሄ ነው ያለፈ ጊዜያችን ትናንትና ያሳለፍነው በወንጀል ነው ትናንትና ያሳለፍነው በእስያን ነው ትናንትና ያሳለፈው በመዑድ عن الله سبحانه وتعالى ነው ከአላህ ርቀን ነው ትናንትና ያሳለፈው እስልምናችን ጋር ተራርቀን ነው ትናንትን ለእስልምናችን አንዳሽ خیر ሳናስቀምጥ ነው ያለፈው ዛሬ ምን ተግባር መደገም አለበት? ላ ይለበት። ስለዚህ ምን መሆን አለበት? መቀየር አለበት። ስለዚህ ነው ሙስሊም በባህሪው አሁን ስንመለከት አንዳንዱ በተረት ይኖራል አይደለም? አንዳንድ ሀገር ሀገራቶች ላይ እንደምናየው ወይም ደግሞ በተለያየ ፖለቲካዎች እንደምንሰማው ያለፉ ታሪኮች ነከሌ እንዲነበሩ ፉላን ሌሊን አላህ እየተባለ ታሪክ ይወራል በተረት። ሰው በተረት ይኖራል። እስልምና ግን በተረት የሚያኖር ዲን አይደለም። ይሄን ታሪክ ቀሶስ ሲያነሳ መመከሪያ ነው። ትናንት ያጠፋሁትን ጥፋት ዛሬ ልጽጽትበት ነው ቅጅሉ የተሰጠኝ خير ሰርቼ ከሆነ ከዚህ خير የተሻለ መጨመር አለብኝ شر ሰርቼ ከሆነ በዛሬው አቀን መተውበት አለብኝ ይሄን እድል መጠቀምሽ ነው ዛሬ ዛሬን ደግሞ ትናንትን ያሰብኳላ ጠፋውም ይማራሳልፈው ጊዜውን አልጨርሰው ለምን ዛሬ ደግሞ እንዳታልፍብኝ ዛሬን መጠቀም አለብኝና ዛሬን ተጠቅሞ ለማለፍ ባለው ጊዜ መስራት ያስፈልጋል ልቤ ዝግጁ ሊሆን ይገባል ካልሆነ ትናንትም ዛሬም ነገም አንድ አይነት ሀያት እዚህ አይነት ሰው ረሱል እንደገለጹ ሰለላሁ ዐለይሂ ወሰለም መግቡን መጥፎ ሰው ማለት ትናንትናና ዛሬው አንድ አይነት የሆነበት ሰው ነው ብሏል ትናንት ከዛሬ የማይሻልለት ዛሬ ከትናንቱ የማይሻልለት ሰው ይባስ ብሎ ደግሞ ዛሬ ከትናንቱ የከፋበት ሰው መግቡን ነው አሉ የተረገመ ሰው ብቻ ነው ለምን አላህ Subhanahu Wa Ta'ala በባሪያው ላይ ሲቆጣበት ምን ያደርገዋል አላህ ረሱልላህ ሰለላሁ ዐለይሂ ወሰለም ومن مقت الله Subhanahu Wa Ta'ala ግዜውን በከንቱ እንዲያሳልፍ ያደርገዋል አላክባብ ሀያቱን እንዲጨርስ ከናንት ከነበረበት ወደ ከፋ ሀያት ውስጥ እንዲገባ ያደርጓል ይሄ ያላህ ቁጣ ያላህ ቁጣ ሲመጣ ነው የሚፈጠረው ስለዚህ ነው ቢያንስ ትናንት እናስባለን ያንን መጅድ ሙስሊሞች አው ትናንት ዑመር ነበሩን ረዲየላህ ትናንት አቡበከር ነበሩን ትናንት ኻሊድ ነበሩን ትናንት ሰላሁዲን ነበሩን ዛሬ ግን ማንም የለም ከኔና ካንተም የሚፈልግ ነገር አለ ነበሩን ብለን በነሱ በሰሩት ስራ بنቀመጥ كما يقال ليس الفتى اللي يقول كان ابي ان الفتى اللي يقول ها انا ذا وطات مالت عباسي اندي نبر ياله باباتو زنا مي فوكس سايون وين باباتو زنا يتمصادق يمنور سايون اني ايهني بلو يميطا سو نو اسلام يفلكو وين بليلاو بتتغلطو اذا افتخروا باب لهم شرفا فقلنا صدقت ولكن بئس ما ولد باباتوچو كبر يميصادق سو قال نعم طرو ولاجوش نبرو كن منيا مطفو لج ولدوال نو منلو نو ميلوت የነሱን خير ተከትሎ ያልሄደ ሰው የነሱን መልካም ተግባር ይዞ ያልወጣ ሰው የከሌ ሸክ ልጅ ነብይ ሊጠቅማል የከሌ ነብይ ልጅ ነብይ ሊጠቅማል አይጠቅምም ሊጠቅም የሚችለው ዛሬ ይዞት የሚገኘው خير የሚያስቀድመው خير ስራ ብቻ ነው የሚጠቅመው ከዚህ አንጻር ነው እንግዲህ ትናንትን በዚህ አይነት መልኩ እናልፈዋለን የትናንትን ጊዜ ሁላችንም እናስባለን አፍ ያን ያለፈውን አመት አስተውሱት እስ ምንድነው የሰራንበት? ምን خير ላይ አስቀምጥንበት? ምንድነው ለእስላም ያበረከተነው ነገር ያለን? አሁንም ጊዜው ሄደ አዲሱ አመት ጀመረ እንጂ ሙሩ ረንኪራን በእኛ ሀያት ውስጥ ላይ ያልፈ ነው። ይሄን አዲሱ አመት እንዳለፈ አመት እንዲሁ ማለቅ አለበት? አሁንም ይሄ አዲሱ አመት በሙስሊሞች ላይ እንዲሁ የመከራ ጊዜ ሆኖ ማረፍ አለበት? የኔ ደውር ምንድነው? የኔ ሚና ምንድነው? ቢያንስ እኔ መቀየር አለብኝ። ለውጥ ሲባል ሁሉ ጊዜ የሁሉም ሰዎች ለውጥ አይደለም የሚታሰበው። ለውጥ የሚጀምረው ከግለሰብ ነው። እኔ ስለለውጥ ቤተሰቤ በሂደት ሲለወጥ ከጎን ያለው ጓደኛዬ ሲለወጥ ያ ነው ለውጡን የሚያሳየው። የጋራ ለውጥ ይመጣል። የማህበረሰብ ለውጥ ይገኛል። አንዳንድ እየተባለ ነው ለውጡን መጣው አይደለም እንዴ? እስልምና ሲጀምር 40 ሰዎች አይደሉ እንዴ የጀመሩት? ምናልባት 40ዎቹ ናቸው እኮ የመጀመሪያውን ሰልፍ እየመሩ የወጡት አይደለም? በሐቅና በባጥል መካከለ ያለው ልዩነት ለማሳየት የተንቀሳቀሱት ወጥቷል። ምናልባት እነዛ 40 ሰዎች ኢጅሃር ያደረጉት እስልምና ወይም ያወጡት እስልምና ነው ዛሬ ምናልባት እኛ ምን ቀልድበት ግን ደም ከፍለውበታል። መስዋዕትነት ከፍለውበታል። ብዙ መከራ ታይቶበታል። እዛ ደረጃ ለመድረስ የተደረሰው መከራ ምናልባት ሁልጊዜ ሲራተ ረሱል ሲነሳ ቁርአኑ ሲወሳ ተፍሲሩ ሲነገር ምን ሰማው ነው? ምን አልፎባቸው እዛ ደረጃ ላይ ደረሱ? ምን አግኝተው ምን ሰርተው አለፉ? ሁልጊዜ ይነገራል። አሁን ምናልባት ቃላቶች መደጋገም ታሪኮችን ማሳተው አይደለም ለኛ ጠቃሚ። እኛ ላይ ያለውን ተጨባጫው ቀን ሰው መቼም በሽታውን ሲያውቅ መድኃኒት መፈለጉ አይቀርም። ችግሩን ሲያውቅ መፍትሄ ለመፈለግ መንቀሳቀሱ አይቀርም። አሁን ትልቁ ችግር እኛ ጋር ያለው በችግራችን አላመንም መታመማችን አልገባ። ለዚህ ነው ኢማም ፈዲል ኢብኑ ዒያድ ተባሉት አሊ ምን ይላሉ? ያ ምስኪን አንተ ሙሲኡ ወተራ አንከ ሙህሲን وجاهل وترى انك عليم وبخيل وترى انك جواد اجلك قصير وعملك الطويل لله رحمه الله عليه مسكين لنا بني ادم ونجلنا نهراسن خيرني ارغ قطرحنا جاهل نهراسن واقع ارغ تملكتحال سسفام نهراسن اندشرق اندشرق قطرحال اجله قربنا يانت حلم جن اروق نو لله رحمه الله عليه لراساتين يسطنوا نجر يا نسو አሞኛል ብሎ ካመነ ችግር አለብኝ ብሎ ካመነ ለመፍትሄ እንቀሳቀሰ። እዚህ ነበርኩ ሰለፎች ሁሉ ጊዜም ነው ምን አይደለም ራሳቸውን መውቀስ ነው። መሐመድ ኢብኑ ዋሲዕ የሚባሉት ዓሊም ታላቅ ሙሐዲስ ሰው ሰዎች በጣም ሰና ያደርጓቸው ያመሰግኗቸው ነበር። ምን ይሉ ነበር እሳቸው ግን ያለቀሱ والله لو لزم برائحة ما قدر احد ان يجالسني ወንጀል ሽታ ኑሮት ቢሸት ኖሮ ከሽታዬ ከወንጀል ክርፋት የተነሳ አጠገቤ ሰው ማይቀመጥ አይችልም ነበር ይሉ ነበር ረህመቱላህ አለይ። ስላላወቃችሁኝ ታመሰግኑኛላችሁ እኔ ያለሁበት እኔ ነኝ ማቀው ይያሉ ያለክሱ ነበር። ያ እነሱ ተክሲራቸው መስማቱ خير እየሰሩ ጎዶሎን ብለው ማመናቸው ትልቅ ደረጃ ላይ ደርሰው ራሳቸውን ዝቅ አድርገው መቆራቸው አላህ ሱብሃነሁ ወተዓላ የበላይ እንዲሆኑ አደረጋቸው። ሳደተል ኡምም የኡማው መሪ አደረጋቸው። ቃዱል ዓለም ዓለምን መሩ ምድርን አስተዳደሩ ለሰው ልጅ የሆነሽ خير ጥለው አለፉ። ይሄ መስማት ነው። በእኛ ህይወት ውስጥ ያለው ትልቅ ችግር ደግሞ ይሄ ትናንት አለፈ እኔ ግን አሁንም አልተሰማኝም። እንደ አዲስ ወይም ደግሞ ዝም ብዬ እንዲሁ ሀያቴን በነበርኩበት አሁን ሙስሊም በባህሪው ባለሁበት አለሁ የሚባል ነገር የለም። ወይ ጨምራለሁ ወይ ቀንሳለሁ እንታ። ምክንያቱም ጊዜ ነው ያለፈ ያለው ወቅትህ ነው ይሄ ያለው ዑምርህ ነው እየተቀነሰ ያለው እያንዳንዱ ደቂቃ ባለፈሽ ሰከንድ በተጨመረ ሰዓት ባለፈ ቁጥር ከዑምሬ ላይ ነው እየተቀነሰ ያለው ይላል ይላል። ስለዚህ ወይ ጨምራል ወይ ቀንሳል ወይ አግንታል ወይ አጣል ሌላ ነገር የለም። በእኛ ህይወት ውስጥ የሚስተናገደው ነገር ይሄ ነው። ስም ይሄንን ነው እኮ ማወዳደር ያልቻለው ይሄንን ነው ወስነ ያልቻለው። ታማው ታማል የታመሰው ይሄ ነው እኮ አያውቅም። ልባችን ተዘግቷል። አልፈለግንም አሁን ለምንቃት ዝግጆች አይደለም። ከነበርንበት አህዋል ለመለወጥ አልወሰንም። ይዘን እኮተ ኢማን አሁን ምራሳችንን ፈተሽ አድርገን እንቆ ምን ላይ ነን ያለነው ብለን እንመልከት። ምን ሰራው ምን አደረኩ? ይሄ ነገር እያንዳንዱ ላይ ራሱ መጠየቅ ከቻለ والله ምናልባት ሐዲሱ ቢወራ ቁርአኑ ቢዘከር ከዚህ የተሻለ ወይም ደግሞ ያለንበትን ነገር ከማየት የተሻለ ነገር ሊያመላክተን አይደለም የመጣው። አላህ ሰው ራሱን ፈትሾ ከነበረበት አህዋል ተለውጦ የሚችላትን خير አበርክቶ እንዲሄድ ነው የፈለገው። ቁርአኑም የተጠራው ይሄ ሌላ ምንም የለም። ቁርአን እኮ ነንም አንተንም ሁላችንም አላህን ፍራ ብሎ የሚያሳይ ነው አይደለም? ሌላ አይደለም እኮ ሌላ ነገር የለም። ይሄንን ተቋ በልባችን ውስጥ እንዲያርፍ ራሳችን እንድንመረከት ራሳችንን ከአራምና ከሐላል ለይተን እንድንወስድ ሊያስተብረን ነው የመጣው። ስለዚህ ሂጅረተ ረሱል ወደ ሂጅረተ ረሱል ለምጣና የነቢያችን ሰለላሁ ዐለይሂ ወሰለም ሂጅራ ለኡመት መሐመድ ሰለላሁ ዐለይሂ ወሰለም ለውጥ አወጀ። ትልቁ የለውጥ አዋጅ ሆነ። እስልምና አስቡት ከሂጅራው በፊት የነበረውን አህዋልና ከሂጅራው በኋላ የነበረውን አህዋል። ነብዩ ሰለላሁ ዐለይሂ ወሰለም 13 ዓመት መካ ላይ ሲለፉ 13 ዓመት መካ ላይ ሲንገላቱና ሲሰቃዩ ሰዎችን ወህዱ አክልሱ ይያሉ ሲጠሩ እስልምናን የተቀበሉ ሰዎች ምን ያህል ሰዎች ነበሩ? 156 ሰዎች ብቻ ናቸው። በ13 ዓመት ትግል በ13 ዓመት ልፋት መቼ ነው እስልምና ንስር ያገኘው? بعد هجرة الرسول مع عشر عامات كن الوف بمتو شوت ولا سلم النا جابو تلوطا تاريخ تغير لما تلقوا نجر على فزا بوتا لاي تلقوا شكر مكه لاي موطات يالباتشون توت النبي صلى الله عليه وسلم مكه لاي تكمطوا مدينه كمدباتاتشو بفيت 26 غزي يكونوا يتلايقوا ساوچن ود الاسلام دي متو يطرموت 26 غزي نو يتلايقوا ساوچن سلا الاسلام يستمروت نكركن سوم بيال የሚቀበል ጣፋ ነብዩ ሰለላሁ ዐለይሂ ወሰለም ተስፋ አስቆጡ ድረስ ብዙ አደረጓቸው። አይቃ ጧይፍ ላይ ደረሰባቸው መከራ ብቻ ቆይ በቀለ ረሱልል አሚን ሰለላሁ ዐለይሂ ወሰለም በሕፃናት አንተ ከመወገር ያነሰ ነገር ይመጣል ለነብያችን ሰለላሁ ዐለይሂ ወሰለም ለዚ ኸይሩ ኸልቂላህ አላህ ከፈጠረው ፍጥረት ለታላቁ ሰው ሕፃናት ተረከውበት ሲደበድባቸው አስዋቸው ማስብሃናላህ ይሄ ወርደት በነብዩ ሐያት ውስጥ አለ። ፈለምን ትልቁ የመከራ ጊዜ ሲያል ያንን ነገር ተቋቁመው ያንን ነገር በአቋም በጽናት አልፈው ሲሄዱ ይሄ ንስር መጣ። አላህ ሱብሃነሁ ወተዓላ ይሄን ፈትሐ መጣ። እኛ አልተሞከርንም፣ እኛ አልተቸገርንም፣ እኛ አልተንገላታንም፣ እኛ የተለያየ መከራ አልደረሰብንም። ለእስላም ብለን ወይም ለእስልምና ብለን ያየነው ሙሲባ የለም። አላህ ሱብሃነሁ ወተዓላ ደግሞ ሳትፈተን ኢማን የለም፣ ሳትሞከር ለውጥ የለም። በየደረጃው በየኢማን ደረጃችን ፈተና ይመጣል። በተለያየ አይነት مرحላዎች እንፈተናለን። ምናልባት ለተቀዩ ሰው የሚመጣው ፈተናና ለጃሂሉ ሰው የሚመጣው ፈተና አንድ አይነት ፈተና አይደለም። ሁሉንም በቀድሩ ነው አላህ ሱብሃነሁ ወተዓላ የሚልከበት። ተፈተነ ካለፍክ ሁናሊከ ብቱሊየል ሙእሚኑን አላህ ቁርአን ላይ እንደገለጸው ተፈተኑ አይደለም። በድር ላይ አላህ ሱብሃነሁ ወተዓላ ያን መከራ ሲያመጣ ያን ችግር ሲያወር ለዚህ ነው ረሱልን አሚን ሰለላሁ ዐለይሂ ወሰለም ሰዎችን በምን አደረጓቸው? ትናንትን እያሰቡ ዛሬን እየኖሩ ለነገ ትልቅ ስንቅ ሰንቀው አእምሯቸው ላይ ትልቅ ሆነ ተስፋን ይዘው እንዲሄዱ አደረጓቸው። ረሱል አሚን ሰለላሁ ዐለይሂ ወሰለም በየግዛዋቸው ላይ በየመሯቸው ጦርነቶች ላይ በእያንዳንዱ ጦርነት መፈክር ይመርጡ ነበር። ነብዩ ሰለላሁ ዐለይሂ ወሰለም አንድ ጦርነት ላይ ዲኑከ ላህመከ ወደምከ ይላል። ይሄ ነው መፈክሩ። ዲንህ ከስጋና ከደምህ ውድ ነው፣ በቃ ህይወትህን ብትሰጥለት ከህይወትህ በላይ ነው ይላሉ ነው ረሱል ሰለላሁ ዐለይሂ ወሰለም። ያ ነበር ተሽጂዕ الصحابه ሰሃባዎችን ለሚከፍሩት መስዋዕትነት የሚያነሳሳቸው ያ ነበር። አስብ የተለጠፈው መፈክር በጦርነት ላይ ኸይበር ላይ ወይም ደግሞ ሙዕታ ላይ አንዱ ዘመቻ ላይ መከራ ሲመጣ ሙስሊም እስልምና ለአደጋ ሲጋለጥ አላህ አላህ እስላም ነብዩ እቃ እስልምና ሲዋረድ አላህ ሲዋረድ ከምንም ነገር በላይ ያ ነገር ነበር ማዕናውያቸውን ያነሳ የበለጠ ከራሳቸው በላይ እስልምናን እንዲያስቡ ለእስልምና እንዲሰሩ ለነገ እንዲኖሩ ያደረጋቸው ሪዱአላህ አለይሂም ጀሚያን። ይሄ የነብዩ ሰለላሁ ዐለይሂ ወሰለም በሰዎች ልቦች ውስጥ ያሳረፉት የሚጠቀሙበት የነበረው ስትራቴጂ ነው። ሰውን ወደ ለውጥ የሚያሸጋግሩበት مرحላዊ መድረክ ነበር። እኛ ዛሬ ምናልባት ያንን ታሪክ ከመድገሙጭ ያንን ታሪክ ከማንሳቶች አዲስ የሚመጣ ነገር የለም። እዚህ ቦታ ላይ የሚነገረው ነገር ትናንት የተነገረው፣ እዚህ ቦታ ላይ የሚወሳው ቃል ትናንት የተወሳው አዲስ ነገር አይመጣም። ነገር ግን አሁን ምንድነው? ምናልባት ዛሬ አላህ ብሎ ያንደኛችን ልብ ተከፍቶ ለዚህ አይደል እንዴ የጀማዓ አስፈላጊነት ለምንድነው? ከዚህ ጀማዓ መካከል እኮ ሱብሃንአላህ አላህ የሚቀበለው ሰው አለ። ልቡ ለአላህ የተከፈተ ሰው አለ። በአንድ ሰው ምክንያት የሁሉ ጀማዓ ሊማር ይችላል። ጀማዓ መስተላፋችን ምንድነው? አላህ ሞልቶታል ባሮች ኸይሪኖች አሉት። በእነዛ ነው አንተ ተስፋ የሚኖርህ። ለእናንተ እስያን ከሆነ ከባድ ነው። ምናልባት መስጊድም ላይ ያቀርብ ይችላል። ይሄን እንድትሰራ የሚያደርግ ይዘን ሁሉ ጊዜ የሚታየው ነው። አንድ ወቅት እድሉ ይመጣል። አንድ ጊዜ እድሉ ይከፈትና በኔ ሀያት ውስጥ የምታርፍ ነገር ትኖራለች። ሁሉ ጊዜ መቼም ሲደጋገም አንድ ነገር በሰው ልጅ ሀያት ውስጥ የሚፈጠረው ነገር አለ። እየጣለ የሚሄደው እያስቀመጠ የሚያልፈው ነገር አለ። ያን ለማምጣት ብቻ ነው ጥረት የሚደረገው። አሁንም የምናስበው ይሄንን ነው። ትናንት ከነበርንበት አህዋል ለመለወጥ እንዘጋጅ። ሙስሊም በባህሪው የለውጥ አንቀሳቃሽ ነው። ሙስሊም በባህሪው ለውጥን አምጪ ነው፣ መብጀክ ነው። ሀያቱ ላይ በሰዎች ሀያት ውስጥ ትልቅ ሚና ያለው ነው። እኔ ትንሽ ታነሳላችሁ ወዶ ዛሬም ቀደም እንዳልኩት አብዱላህ ሙባረክ ታሪካ በሳቸው ስለጀመርኩ ኢንሻአላህ በሳቸው ነው ብዙ ነገር እንትን እንደምሳሌ አድርጌ ላይ ሞደው አብዱላህ ሙባረክ ረዲየላሁ ዐንሁ ይታላቅ አቢድ ዓሊም ሰው والله من البات اقتداء في الحياه በህይወት ላይ ሰው ለመመራት ከመኛቸው ሰዎች አንዱና ዋና ሰው ናቸው ከባሪያን የተወለዱት ወይም ደግሞ አባታቸው ባሪያ የነበረ ሰው ነው በኋላ ነው ሁርያን ያገኘው ንጻነቱን የተጎናጸፈው በኋላ ነው ነገር ግን ይሄ ሰው የሰሩትን ስራ سنመለከተው በጣም ከባድ ነው በሰው ልጆች ህይወት ውስጥ የነበራቸው ሚና በጂሃድ في سبيل الله ላይ የነበራቸው ደውር የሚገርም ደውር ነበራቸው ሁልጊዜ ለውጥን ያስባሉ እስልምና የበላይነት እዚህ ነው አብዱላህ ኢብኑ ሙባረክ አንድ ሙእሚን የኡመት ጭንቀት ሳያስጨንቀው መኖር ከቻለ አንድ ሙእሚን ህያቱን ለኡመቱ ካልሰጠ የዛን ሰው የበታችነትና የዛን ሰው ርካሽነት መገለጫ ነው ይላል ስለዚህ ነበር ኢማም ፉዳይል ኢብኑ ዓድ የሚባሉት በግዛቸው የነበሩት አቢድ ሰው ኢዕቲካፍ አድርገው ሐረም ላይ መካ ላይ ተቀምጠው እሳቸው ጂሃድ ላይ ያሉት ደብዳቤ የሚላኩላቸው ኢዕቲካፉን ሲገልጹላቸው ፉዳይል ኢብኑ ዓድ ያ አቢድ አልሐረመይን ለው አብሰርተና لعلمت انك تلعب بالعباده يالو ነበር ይጻፉላቸው አንተ ሐረም ላይ ተቀምጠ ኢዕቲካፍ ያደረክ ሰው والله እኛ ያለንበት አህዋል ብትመለከት በኢባዳ የተጫወትክ መሆን ይገባህ ነበር አሉት ራሱን ተخلي አድርጎ ሐረም ላይ ኢዕቲካፍ አርጋ ተቀምጣል እኛ ግን የኡማ ቀድ ያላስቀምጠን ብሎ ጂሃድ ላይ ገብተናል ያንተ ጉንጭ በንባህ ይታጠባል የኛ አንገት ደግሞ በደም ይታጠባል አሉት ረዲየላሁ ዐንሁ ለውጣለ በአብዱላህ ኢብኑ ሙባረክ የኩረሳን ሰው ናቸው شرق ኢራን ወይንም ደግሞ በኢራን ምስራቅ አካባቢ ላይ የተገኙ ሰው ናቸው አረብ አይደሉም አጀም ናቸው ረዲየላሁ ዐንሁ አንድ ጊዜ ሩሞች ጋር በተደረገ ትልቅ ጦርነት ውስጥ የመጀመሪያው ትግል የተደረገበት ወቅት ላይ ሙባረዛ ነበር ሙባረዛ አደረገ ከሩሞች ኃይለኛ ተዋጊ የሚባለው ሰው ወጣና መዩ ባሪዙን ይያለ መፈክር ጀመረ ማን ነው ወንድ የሚወጣልኝ ሲል ከሙስሊሞቹ አንድ ሙባሪዝ ወጣለት ሙባረዘው ተዋጋው ገደለው ሙስሊሙን ሁለተኛ ሙስሊም ወጣ ሁለተኛውንም ገደለው ሶስተኛ ሙስሊም ወጣ ሶስተኛውንም ገደለው አራተኛ ከሙስሊሞቹ አለ የሚባለው በጦር ላይ በጣም ጠንካራ የሚባለው ሰው መረጡና የጦር መሪው ላከው ያንንም ሰው ገደለው ሙስሊሞች በጣም ደነገጡ ከዚህ ሰው በኋላ ማን ሊወጣለት ይችላል ብለው አሰቡ አንድ ፊቱን ሙላተም ያደረገ ፊቱን የሸፈነ እንደ ንቃብ የተሸፈነ ሰው ወጣ እኔ ያለሁልሃል ተባረዘው ተዋጋው ገደለው ያንን ካፍር ያንን በጣም ኃይለኛ የጦር ሰው ሩሞቹ ሲገደልባቸው የገደለውን ሰው ለማጥቃት ሰባት ሰዎች መጡበት ሰባቱንም ሰው ገደላቸው ሰባቱንም ገደለና ፊቱን እንደሸፈነ ወደ ኸይማው ተመለሰ የጦር መሪ ይህንን ሰው ይውልኝ ማን እንደሆነ አረጋግጡልኝ ሄዳችሁ ብሎ ሰዎችን መርጦ ላከ መጡ ኸይማው ውስጥ ገቡ ፊቱ እንደተሸፈነ ነው ፊትህን ግለጥና ማንነትህን አሳየን አለቃችን ወይም ደግሞ የጦር መሪያችን ማንነትህን ለማወቅ ይፈልጋል አሉት እኔ ሰው እንዲያውቀኝ ሳይሆን አላህ እንዲያውቀኝ ነበር ትግሌ አላህ ጋር ተዋውቀበታለሁ አሁንም አላህ እንዳወቀኝ እንዲቀር እንጂ ሰው እንዳይቀኝ አልፈልግምና አላህ ማወቁ ይበቃኛል የሰው ይቅርብኝ ብሎ አልበሉት ማንነቴ እንዲታወቅ አልፈልግም ያን ብሎ ሰዎቹን ሸኛቸው ሰዎቹን ሸኝተው ፊታቸውን ሊታጠቡ ፊታቸውን ሲገልጡ አብሯቸው የነበረ ደረሳ ሲመረከት አብዱላህ ኢብኑ ሙባረክ ናቸው ረዲየላሁ ዐንሁ ይአለም فكروا يعني هارون الرشيد رافضاوچ عند رافضي አራት ሺ يعني يكذب افتراء حديثوچን በነብዩ ሐዲስ ውስጥ ቀላቅሎ ተገኘ እኔ እንዲቀደል ሲወስንበት هارون الرشيد እኔ ብትገለኝ አይጨንቀኝም ያ አሚር المؤمنين አለው መስራት ያለብኝን ስራ ሰርቻለሁ 4000 የውሸት ሐዲሶችን ሐዲሶች ኪታብ ላይ ቀላቀያለሁ አለ ለዛ አትጨነቅ አይዞሃል አንተ ከግድያው አትድንም እርምጃ ይወሰድብሃል ለዚህ ግን ባለቤቱ አብዱላህ ኢብኑ ሙባረክ አለ ያወጣዋል አለ ረዲየላሁ ዐንሁ 4000ን የክዝብ ሐዲሶች አብዱላህ ኢብኑ ሙባረክ ነበር ያወጣቸው ይባላል ሱብሃንአላህ በሁሉም ጃንብ ላይ ስትመጣ ቆሞ ነበር የሚገኙት ደብሬ ነው በሐያት ውስጥ ምን አለ የሆነ ነገር ሲፈልግ አብዱላህ ኢብኑ ሙባረክ አይደኛ ነጋዴ ናቸው እና ኢማም ሰፋን ሰውሪን በአመት 10000 ዲርሃም እየሰጡ ዑለማዎቹ የሰው ፊት እንዳያዩ ራሳቸውን ሁር ሆነው እንዲኖሩ የሚያደርጓቸው አብዱላህ ኢብኑ ሙባረክ ነበሩ የኢራን ሰዎች ሐጅ ለሄዱ ሲሉ ሁሉንም ሐጅ በጀማዓ መሄድ ስላለብን ተሰብስቡ ይሏቸዋል ይባላል ተሰብስቡ ይሏቸውና ይሰበስባቸዋል ሁሉም ለስንቅ ያዘውን ገንዘብ ያንጣሉና እየተቀበሉ በየከረጤቱ ላይ ይጽፋሉ አብደላ ኢብኑ ሙባረክ በስም በስማቸው አድርገው ካዝና ውስጥ ያስገባሉ። ሐጅ ወስደው ኢባዳውን ሐጅ አስደርጓቸዋል። ሐጅ አድርገው ሲጨርሱ የሚፈልጉት ነገር እንዲገዙ ለቤተሰቦቻቸው ገንዘብ ይሰጧቸዋል። ከዛ ሲመለሱ አገራቸው ሲገቡ አብደላ ኢብኑ ሙባረክ ካዝናቸውን ይከፍቱና የየሰው ስም የተጻፈበትን ገንዘብ አውጥተው ይሰጧቸዋል። እንዴ አብደላ ይሄ ገንዘብ እኮ ሐጅ ለናረግ የመጣንበት ገንዘብ ነው ለምን መለስከልን ይሏቸዋል። የነብዩን ሐዲስ አልሰማችሁም እንዴ? ሐጅ ወጣ ሰው አላህ ገንዘቡን በረካ ያድርግለታል ይላሉ። አላህ ገንዘባችሁን በረካ አርጎላችሁ ነው ይሏቸዋል አብደላ ኢብኑ ሙባረክ ረዲየላሁ ዐንሁ። ፈክሩ ኢኽዋን رجل عالم رجل فقيه رجل جواد ለዚህ ነው እኮ ባን ዶክተር አብደላ ኢብኑ ሙባረክ ሰዎችን ሰብስበው ደረሶቻቸውን አስከትለው ወደ ሐጅ ይወጡ ባሉበት ጊዜ ላይ አንዲት ምስኪን ሴት የሞተ ጥም ባንስታ ስትሄድ ተመለከቷት። አገልጋያቸው ላኩና የት እንደምትሄድ ይልኛሉት ገባች። ምን እንደምታረጋው ተመለከታሉ። የሞተ አሞራን ስታ ስትጠብስ ተመለከቱ። ለምንድን ነው ብለው ጠየቋት። ወላሂ ልጅ አባት ሞተባቸው ልጆች የትሞች አሉኝ ማሳደግበት ሀብትና ንብረት ስለሌለኝ ለነሱ ማበላው ስላጣሁ የሞተ ጥም ባበላቸዋለሁ አለች። አብደላ ኢብኑ ሙባረክ አገልጋያቸውን ጠርተው ለመመለሻ የሚሆን ብቻ በቂ ገንዘብ አስቀርና የተረፈውን ለሱ አስጣት የኛ ሐጃችን እናደርጋለን ለሚቀጥለው አመት ሐጅ እናደርጋለን ተመረሱ ብለው ነው የተመለሱት ረዲየላሁ ዐንሁ። هذا الشخصيه العظيم مؤثر بيتنهم جانب كله بهولم جانب لا تملكتوا تشالاچون واغا تملكتوا تشالاچون مينا عبد الله بن مبارك الذين يبالال الحج لا هيدو النبي صلى الله عليه وسلم ماء الزمزم لما شرب لهم زمزم وحال تتططلت نجر نو حقيقه ان شاء الله حجنا الله يوفقاچونا هولم سو ياو انغدي سلا حج تركوش من يلالو مسلاچو انديت نو حجو تبلو سيتطيقو ይዳቹ እዩት ነው የሚሉት። ሐጅ የሚነገር አይደለም በመን ነገር የሚገባም ቃል አይደለም። ለዚህ ነው አሊሙም አይገባም እኮ ሐጅ። አሊሙም ሐጁ ሲደርስ ሞጥ ነው ካለ ሄደ ያደናግራል። ቦታው በመን ነገር የምታገኘው አይደለም ሄደ በተአቡ በድካሙ በእንግልቱ የምታገኘው ማዕና አለ። እና ለዚህ ነበር ማኡ ዘምዘም ሊማ ሹሪበ ለሁ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። እንትና አቡ ዘርን አልግፋሪ ረዲየላሁ ዐን ነብዩን ለማግኘት በመጣበት ጊዜ ነብዩን ሳይገኝ 42 አመት ተቀምጧል። 42 ቀን ተቀምጧል አይደል? 42 ቀን የተቀመጥኩት ይላል ማኡ ዘምዘም እየጠጣው። 42 ቀን ማኡ ዘምዘም ብቻ እየጠጣው ቀለበ ማኡ ዘምዘም ነበር ይላል። የሚገርመው ደግሞ እንኳን ሊረበኝ እንኳን ሊጠማኝ አለ ቦርጭ ማውጣት ጀመርኩ አለ ረዲየላሁ ዐን። ፈክሩ ኢኽዋን ይሄ ነበር። ስለዚህ ማኡ ዘምዘም ለማ ሹሪበ ለዚህ ነበር ኢማም الشافعي رحمه الله عليه من يقول ነበር شربنا ماء الزمزم للعلم فتعلمنا لو شربناه للتقوى فكان احسن لنا ابن بر رحمه الله عليه ማኡ ዘምዘምን ኢልም ለማግኘት ጠጣነው ዕውቀት አገኘንበት ለተቅዋ ጠጥተነው በነበር ይሻለን ነበር ይላሉ ኢማሙ الشافعي رحمه الله عليه። አብደላ ኢብኑ ሙባረክ ማኡ ዘምዘምን ኢልም ጠይቀው አይጠጡበት ዓሊም ሰው ናቸው። ሀብት እንዳይጠይቁት ከሰዎች ሀብታም ናቸው። ጀግንነት እንዳይባል ሙጃሂድ ናቸው። አብደላ ኢብኑ ሙባረክ ማኡ ዘምዘምን ሲጠጡ ጌታዬ ይሄን ማኡ ዘምዘም ስጠጣ ለዛች ቀን አድርግልኝ የሰው ልጆች ሁሉ በሚጠሙበት ቀን ጥም እንዳይነካኝ አድርገህ አጠጣኛለሁ ረዲየላሁ ዐን። يعني سبحان الله رجل عابد كان በጣም የሚገርም ሸክስያ ነበሩ። مؤثر ናቸው። ዳንስ ለውጥን ስታስብ እክትዳ የምታረግበት ሰው ትፈልጋለህ የምትከተለው ሰው ትሻለህ ማንንም ሞዴል አድርገህ ለህዝብ ለታስባለህ እነዚህ ሰዎች ናቸው። ለዚህ ነበር ይባላል ሐሩን الرشيد ባንድ ወቅት ኢራቅ ላይ መጣ። የሙስሊሞች አሚር المؤمنين ነው ኸሊፋ ነው። ኢራቅ ላይ መጣ ተባለና ኸሊፋው መጣ ተብሎ የኢራቅ ህዝብ ሐሩን الرشيدን ለመቀበል ወጣ። ከዚህ መሐከል ማን መጡ? አብደላህ ኢብኑ ሙባረክ አንድ ደረሳቸውን ይዘው ከኹራሳን መጡ። የኹራሳን የኢራቅ ሰዎች ምን ሰሙ? ባግዳድ ላይ አብደላህ ኢብኑ ሙባረክ ከኹራሳን መጡ ሲባል ሐሩን الرشيدን ኸሊፋውን ትቶ ሰው አብደላህ ኢብኑ ሙባረክን ለመቀበል እየተንጋጋ ሄደ። ሚስቱ ሐሩን الرشيد በጣም ሳልህ ሴት ነበረች። ሰው ወዴት ነው የሚሄደው ኸሊፋውን ትቶ አለች። ታላቁ ዓሊም محدث العصر هونس عبد الله بن مبارك سلمطو እሳቸው ለመቀበል ነው አሏት። هذا هو الملك አለች። ትክክለኛ ንጉስ ይሄ ነው አለች رضي الله عنها። فكروا يا اخوان ንጉስ ማለት ይሄ ነው አለች። ሰውን በሰይፍ አይደለም የገዛው ሰውን በማስፈራራት አይደለም የገዛው ሰውን በአላህ እና በነብዩ ቃል ልቡን መመለክ የቻለ ሰው ንጉስ ማለት ይሄ ነው አለች ሐሩን الرشيد ምስ ሐቂቃ ንጉስ ነበር። سبحان الله تملكته كخليفه بلاي كبر ميسطاتشو سو نبرو بيتنجاو جانب بقاتاتشو عجيب نبر بغنزباتشو سروبت بوقتاتشو سوو خدموبت ሐዲስ ረሱልን ከምንም ነገር በላይ ለበሰው ዘር እንዲስፋፋ አደረጉለት። ለዚህ ነበር እንዳልኳችሁ ኢማሙ ሐኒፋና ሚያስቃል ገጠመ የነበረች ኢማሙ ሐኒፋ ጋር ኢማሙ ሐኒፋ ኢማም አብዱላህ ኢብኑ ሙባረክን ፍቅህ አስተምረዋል። አብዱላህ ኢብኑ ሙባረክ ደግሞ ለኢማሙ ሐኒፋ ሐዲስ አስተምረዋቸዋል። አንድ ጊዜ ሶላት አብሮ በጀማዓ እየሰገዱ ኢማሙ ሐኒፋ ያሰግዳሉ። አብዱላህ ኢብኑ ሙባረክ ተከትለዋል። በአቡ ሐኒፋ መዝሀብ ያው እንግዲህ ተክቢራ የመጀመሪያው ተክቢራ ላይ ደግሞ ሲቆም ነው እጅ ከፍ አድርገው ነው አይደለም? ደግሞ በጣም ከፍ ያደርጋሉ ሐኒፊዎች። እንዲህ አድርገው አላሁ አክበር አለ ኢማሙ ሐኒፋ ሲያሰግዱ። አብዱላህ ኢብኑ ሙባረክ ደግሞ በሐዲሱ መሰረት በየሩኩዑም ላይ ስጁዱም ላይ ሲወርዱ ያው ተክቢራውን እያደረጉ ይወርዳሉ። አኺራን ሲጨርሱ ምን አሏቸው አብዱላህ ኢብኑ ሙባረክ ለኢማሙ ሐኒፋ? والله يا امام ابو حنيفه انا شوف اني اكو جين كف ادركه اندذا ستتررا لتبر مسول يدنجيت ابرا انا شوف رضي الله امام ابو حنيفه دغمو اني دمو بيي دقيقه اجين بدق بدق ستادرك اياكو بكوبك مسول ينبر على سلمبر هكذا كانوا يلاطفكم اندذي حينه شخصيه نبروا عبد الله بن مبارك عالم ورع ثقيل جواد مجاهد رحمة الله عليه الذي كل مشايخ باتفاق العلماء مسكروا الله تعالى عند سومة نبر عبد الله بن مبارك ما لتالى سيناقر يشرك يشرك عالم الشرق علماء الشرق تبلو متكسوت يمسرق عالم مري عالم الساحة ونحن سيلو إمام الصفوان الثوري ويحك يا رجل عبد الله بن مبارك عالم الشرق والغرب كمدرج آفس كجاف درتي على الصوت كله عالم مرينجي يعندك تجابتش عالم يجد المال رحمة الله عليه هذا الشخصيه العظيم بصوج حياته تكون خير اسقمته ما له في تشالو سو تلك سران سرته مهدي تشالو سو بغنزباتو بوقتاتو بكل نغراتو والله تنافق الله انديت ارغه كتدا ام تارغو سو ستفلك انذين سوش تاغني الله انذين سوش ناتشو بيانس موديل هو نو لوطن سيتاسب مكير سيتاسب سرا سيتاسب سران يمياستمرو لوطن يمياستمرو يسو لج مهون انديميچيل يمياسايو ምን ይችላል ሰው እንኳን አንድ ሰው መጥቶለት ሀብት አግኝቶ በሀብቱ ሊሰራ ይችላል አይደለም ግን ዓሊም አይሆን ዓሊሙ ሰው ደግሞ ማልባት ገንዘብ የለውም ዒልም ብቻ ሊሆን ይችላል